وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنادون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا. وكذلك النجم سوى بعد ذات ما سوى بوقته በዛው አሻውት እንዲደብቁና ግዜ እንዲያሳልፉ አድርገን በእንቅልፍ እንዳቆየናቸው ሁሉ ወቅቱ ሲደርስ ደግሞ እንደገና አሳወቅናቸው ይላል። ከዛ ከዋሻ ያው ተወርቶ ጓደኛቸው ስለነሱ ሁኔታ እንዲናገርና የግዜው ባለስልጣን ጋራ እንዲገናኙ አደረግናቸው ይላል። ለምን እንዲህ ያለሙ አንነው አደላ ያህ ለአላህ ተስፋ ቃል የማይሻርና የማይወገድ እውነትና ተጨባጭ መሆኑን እንዲያውቁ መጀመሪያ ያው አላህ ጌታችን አለን እና የንዙር ለኩም ረብኩም ረህመቲ ወይሀይ ለኩም አምሪኩም ሚርፈታ እንዳሉት በእኔ ከተማመናችሁና ከተመካችሁ እኔ አለኋችሁ ብሏቸው ነበረና ያንን ቃል ኪዳኑ የማይሻርና የማይለወጥ መሆኑን ሊያረጋግጥላቸው ነው እንደገና ኋላ ያስነሳቸውና ያሳወቃቸው ማለት ነው። ዋአነ ሰዓተ ላረይበ ፊሃ እግር መንገዱ ደግሞ ጫማ ቀን መምጣቷና መከሰቷ የማያጠራጥርና የማያከራክር ያለቀለት መሆኑን ለማሳየት ነው። ነዛዎች እንግዲህ በእንቅልፍ ብዙ አመታትን ቆይተው ራብና ጥማት ሳያጠቃቸው እንደቆዩና ሊነሱ እንደቻሉ ሁሉ ሙታንንም ጫማ ሲደርስ የማትነሳ መሆኑን በተጓዳኝ ይሄ ትልቅ መረጃ እንደሆነ ነው። ንጉሱ ደግሞ በወቅቱ የነበረው ሙስሊሙ ሰውዬ ችግሩ የነበር ሰው ከሞተ በኋላ ይነሳል አይነሳም በሚለው ጥያቄ ላይ ህዝቦች እየተጨቃጨቁ አስቸግረው ስለነበረ ለዚህ ወሳኝ የሆነ መረጃ አስቀይሎ ነበርና ለዛም ምላሽ እንዲሆን ተፈልጎ ነው መነሳታቸው ማለት ነው። እዲ የተናገሩና በእነሆም አምረውም በዚያው የነበሩት ህዝቦች በዚህ በሙቶ መነሳት ጉዳይ ይከራከሩና ይጨቃጨቁ ስለነበረ የነን ሙኔታ እንግዲህ ለመፍታት እንዳችል ነው ማለት ነው። ወይም እዲ የተናገሩና በእነሆም አምረውም በእነሆም የሚለው በመካከላቸው እነዚህ ሰዎች እዛው አሻቸው እንደገና ዙረው በሚሞቱና በሚወጡበት ጊዜ ህዝቦች አሁንም የነዚህ ሰዎች ታሪክ የራሳቸው ለማድረግ ሁለቱም ቡድኖች መጨቃጨቅ ጀመሩ ነው ማለት ነው። ወራውን ሞት እነሱ መለሳቸው ታስተላለፉ በኋላ በሚሞቱበት ጊዜ ወጥሮ ያ ያጣደጋቸውና ዋሳን ጊዜው ያስጨደጋቸው ያምባገነኑ ወገኖች ነበሩ። እነዚህ በእኛ ዘመን ነውና ተከተማ ወጥተው ዋሳው ስለገቡ የታሉት ታሪኩ ምንጩ ከኛ ስለሆነ የኛን ታሪክ ነው የሚያንጠባርቀውና በእነሱ ላይ የኛ አውልት መቆም አለበት እነሱ ዋሳ በር ላይ አሉ ማለት ነው። እንደገና ደግሞ ሙስሊሞቹ እናንተማ መኖሪያ ፈጣችኋቸው በገዛ ሀገራቸው በራህ እንዲበላቸው አድርጋችኋል በእኛ ዘመን ነው አላህ ታርቆን ታሪካቸው እንደገና እንዲወጣ ያደረገውና እኛ ታሪክ ጋራ ነውና የሚጣጣመው መስጊድ ነው ባጠገቡ የምንሰራበት በማለት ህዝቡ ለሁለት ተከፈለ። እንግዲህ አንድ ሰው ያው ከችግር በኋላ ትልቅነቱ በሚታወቅበት ጊዜ ሁሉም ወደሱ መጠጋትና ታሪኩን እሱ ጋራ ማዛመድ ይፈልጋል ማለት ነው። ፈቃሉ ቡኑ አለይም ቡንያነና እና በእነሱ ላይ ልጅ የሆነ ግንብ ገንቡ ወይም ህንፃ አውልት አቁሙበት አሉ ከፊሎቹ ማለት ነው። ረቡም አለሙ ቢሆን ከዛ በኋላ ያው ጌታቸው እሱ ያውቃል ምን እንደሚያደርጋቸው። አሁን በኋላ እንግዲህ ሙተዋል ይውጡና ሌላ ቦታ ይሄዱ ማለት አያስፈልግም። አላህ ነው ስለነሱ የሚያውቅላቸው ብቻ ቦታው እንዳይረሳ ለታሪክ መታሰቢያ እንዲሆን ባጠገባቸው ጊዜ የማይሽረው የሆነ ግንብ ነገር ማቆም አለብን አሉ ከፊሎቹ ማለት ነው። قال الذين غلبوا على امرهم بذيو جن سلطانون በበላይነት ሲኖሩ የነበሩት አሸናፊዎቹ ለነጥፊልና አለይ መስሪያ እናንተ እንደምትሉት አውልት ወይም እንደዚህም ብሎ ግንብ ሳይሆን እኛ የሙስሊሞች ታሪክ መታሰቢያ እንዲሆን መስጊድ ነው ባጠገባቸው የምናቆምላቸው በማለት በዚያው ስልጣን ይዘው የነበሩት መስጊድ ለማቆም ወሰኑ ማለት ነው። فيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستف فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا. فيقولون ثلاثة رابعهم كلبهم يونه هو تعالى النجي سوش وهم النجي والتاتوش كتر عشو سنت نفر يعني بارو إياك جنسا أو نمثل النجي تاريخي يعني تعالي قلنا يعني وعالي سوش سوست نفر إلى الله عرب سنعو وشاشونه إلى الله معنا سوش سوش سيونه አራተኛ ቁጥር የሚሞላላቸው ውሻቸው ነው የሚል አሳብ ይሰጣል። ويقولون خمسةٌ ليلا وجدن دقمو يلم سواجتو عمسنا الضرورنا سادسهم قلبهم والجسن يونا وشاو يميلون رجمن بالغيب نجي فلتن برنوشي اندهو بجا بساور ورانو فشدنا ساور دنداتي ورغور مارك يون انجم مايو نجر اندهو زمدوه بجنكي مسلمين عرض له يميسا نزرو تاستابيجي بالا عرات توسيم ومو بالا سبس توسو من المعرجة جتا يلا الشوم ويقولون سبعةٌ بجنا دقمو ليلا سواجتن የነዚህ ሰዎች ቁጥር 7 ነበር አይደል? ወሳሚኑም ቀልቦም 8ኛ ውሻቸው ነበር አይደል? ወረቢ ዓለሙ ቢዘቲም ማ ያረሙሁም ኢላ ቀሊል እና አንተ በበኩል ግን የታየ ነው የትክክለኛውን ቁጥራቸውን የሚያጠው እንጂ ሰው ዝም ብሎ በግምት ይደርስባቸው አይችልምና አላህ ይወድ ስለነሱ ትክክለኛ ቁጥር በማለት ለፈይላ የነዚህ ሰዎች ቁጥር ጥቂት ካልሆነ በስተቀር ማንኛውም ሰው ሊያጠው አይችልም። ከዑለማው ኢስላም መካከል በጣም የተወሰኑት ልዩ ሰዎች ናቸው ሊያቁት የሚችሉ ተናሙ ነው። ፈላቱ ማርሲህም ላንራ አዛህራ ስለነዚህ ሰዎች ታሪክ ወይም ስለቁጥራቸውም ቢሆን እንዳው ከላይ ከላይ የሆነ ጓልጓሉን ካልሆነ በስተቀር ካለምልልስና ክርክር አታድርግ ተፍጽ እንዲያትገባ ይላል ማለት ነው። እና እንግዲህ በጣም ብዙ ታሪክ ያለፈበት ስለሆነ በጊዜው ደግሞ ጠንቅቆ የዘገበው ስለሌለ ቁጥራቸውም ሆነ ስለ አጠቃላይ ሁኔታቸው አላህ Subhanahu Wa Ta'ala በጠቀሰው መጠን እንደው አፈራንቋሩን ወይ ጓልጓሉን ካከነ በስተቀር ተለቅቆ መጣቱን ስለተሳርዳልና ወኔ ተነገርኩ በላይ አፈራ በማስፋፋትና በመተንተን እንዲያስተራደረ ወላ ተስተፍቲ ይሄንም አሃዳ እንደገና ደግሞ ከነዚህ ከአለል ኪታቦች ከሁዶችም ሆነ ከነሳራዎቹ ስለነዚህ ወጣቶች ምንም አይነት ያጀና ምርምርም አታካይ አንተታቦች ግን እንዲጠይቋቸው እንዴው ዝም ብለው በዳበሳ ነው እንጂ የሚለፈልጉት ትክክለኛውንና ጭብጥና ያውቁትምና ተሳስተው እንዳያሳስቷችሁ ተለሎችም አትጠይቁ ስለነዚህ ጉዳይ ይሄ ነገርኳችሁ ይበቃል ማለት ነው። ሪታር ሲባል ተጨባጭ መረጃ በሌለው ቁጥር ከሰው ወደ ሰው ሲረማመድ ይዘቱን እየለቀቀ እየተዛባ በወዳጅ በኩል እየተጋነነ በጥላት በኩል ደግሞ እየተበረዘና እየተቋሸሸ ነውና የሚሄደው የተደበሰበሰ ነገር እንዳይመጣ ከአለም ኪታቦች አትጠይቅ ስለነዚህ ጉዳዮች። አንተም ደግሞ አስረዳን ካሉ እኔ የነገርኩህን አንኳርና ቁም ነገሯን ብቻ እንጂ በጣም አሳፍተህና አንጋስተህ እንዳትናገርና እንዳትከራከር ይላል። እና ቁጥራቸውን በሚመለከት አሁንም በሶስት የተለያዩ ሀሳቦች መካከል አንጠልጥሎ ነው የተወው። ግን አንድ ትንሽ የሰጠው ነገር ቢኖር ማዕለሙሁም ኢላ ቀሊል ከዑለማዎች በጣም ጥቂቶች እንጂ የእነሱን ትክክለኛ ቁጥር የሚያጨለም ያ እዚህ ላይ አብዱላህ ኢብኑ አባስ የነቢያችን ያጎት ልጅ በጣም የታወቁ ሊቅ ሙፈሲር ስለነበሩ አና ሚን ዳሪ ተልቀሊል ጥቂት ከሚባሉ ታዋቂዎች አንዱ እኔ ነኝ እና ሰዎቹ 7 ነበሩ ውሻቸው 8ኛ ነው የሚለው ነው ትክክለኛው ብለዋል ይባላል። እና እንግዲህ እነዚህ ስድስቱ ከከተማው ተመካክረውና ተወያይተው ወስነው የወጡ ናቸው። 7ኛው ከከተማ ወጥተው ሲሄዱ ታዲያ አካባቢ እንደዚህ ኢማን ያለው ልጅ ነበር ፍየልረኛ ይባላል። እሱ እንደ ወዲህ ትልግባ እንግዲህ በቃ እኔ ያየ ሰርኩት ልጅባ ነው ማን ጋር ነው እኔ እንግዲህ መሆነው ይያለ ይጠነቅ ነበር። አላህ ወዳጆችን ያጣቸዋል ያስተዋውቃቸዋልና እነዚህ ልጆች ከሎው ሲሄዱ በሷ አጠገብ ሲያልፉ እንደ መንፈሱ ነገረው ይባላል። ፍራት በልቡት እንደደረተራል ፈረናንተ ልጆች ወዲህ ነው የምትሄዱት በሚስት ፈረቆልኝ ሲኒየም ጠይቃችሁ ይያለ ይከተላችኋል ፍየሎችን ትቶ እነሱ ደግሞ ይጠቁሙብን ነው ብለው እያቸው ናቸው ይሰልሽታል አምረው ይወጣሉ። እሱ ግን እየተማጠነ እየጮኸ ይከተላቸዋል። ውሻው ደግሞ ባለቤት ይሄድ እያለ ተከትሎ ይባጅናል እንደሱ ማለት ነው። በመጨረሻ በጣም አጥብቀው መለመን በአላህ ስም ማጠን ሲጀምር ይሄ ልጅ ሙእሚን ነው መሰለኝ ጌታችንን ደግሞ አነሳ እስኪ ለማንኛውም አላህ ያልሰው አይሆንም ቁመን እናናግረው አሉና ጠበቁት ይባል መጣ እና ወዴት ልትሄዱ ነው አላቸው። ወዴትም ብንሄድ የሚያገባ ነገር የለም አንተ ለምን ፈለግከናል እኔማ ምናልባት እንደው አላህ ፍቃዱ ሆኖ ሙእሚኖች ከሆናችሁና ለዲናችሁ እየሰጣችሁ እንደሆነ ጓደኛ ተሆኑ ጊዜ ነው አላቸው ይባላል። የዚህ ጊዜ ተላቅተው አቀፉትና ሳለ እንግዲህ አሁን ለዚሁ ጉዳይ ነው የምንሄደው አሉት። ተስማሙ። እሱ ፍየሎችን በረሃ ላይ እንደጣላቸው ቀጠለ ይባል። የጊዜ ውሻውም ተከትሎ ይሄዳል። አይ ውሻህን መልሳሉ። ውሻ ከሄደበት ቦታ አንድ ነገር ከልስ ባለ ቁጥር ይጮሃልና ይጮሃል፣ ይጠቁሙብናል፣ ጥላት ያመጣብናልና ውሻህን አባር ይል ውሻውን በድንጋይ እየወረወረ ያሳድደዋል። ተመለስ ወደ ፍየሎች እያለ እና የተወሰነ ርቀት እያሳደደ በድንጋይ እያባረረ ከሄደ በኋላ ተመልሶ ወደ ጓደኞች ሲመጣ አሁን እንደገና እያለቀሰ ውሻው ይከተለዋል። አሁንም ደግሞ ተመልሶ ያባረረዋል። ኋላ አቃተው። ሰዎችም ተቸገሩ። ውሻውን ይዛ መሄድ አትችልም እኛ ጋር፣ ወይ እሱን አስቀር ወይ ተመለስ እያሉ አስቸገሩ። በመጨረሻ እንግዲህ ብዙ ጊዜ ደጋግሞ ታባረረው በኋላ ውሻው በሁለት እግሩ በኋላ እግሩ ቆመና እንደ ሰው እጆቹን ወደ ላይ አንጨብሮ አላሁመ ኢኒ ኡሒቡ አውሊያአከ ፈላ ተጥሩኒ ሚንሁም ማለ ይባላል። እኔ ወዳጆችን እወዳለሁኝና ከወዳጆች አትነጥለኝ እባክህ ፈቀዱለት በላቸው በማለት ጮሆ እንደ ሰው ተናገረ ይባላል። የእሱ እነሱ አለቀሱና እንደገና ፈቀዱለት። እሱም ተከትሎ እዛ በረሃ ሄደና ይኸው አላህ ሱብሓነሁ ወተዓላ ወከልቡሁም ባሲጡን ቢራኢሂ ወሲል ውሻቸውን በበሩ ላይ ያው አደቡን ጠብቆ ውሻ በአለቃው በር ነው እና መቀመጥ ያለበት የትግል ጓዳችሁን ድሮ ውስጥ ሳይገባ አደቡን ጠብቆ በሩ ላይ ሆኖ እየጠበቃቸው እያለ እሱም እንደነሱ እንቅልፍ ወሰደው ራብና ጥማት እንዳያጠቃው ማለት ነው። በዛ መልክ እንግዲህ ስምንተኛውን ቁጥር የያዘው እሱ ሆነ። ሰባቶቹ ታዛዎች ውስጥ ሲቀመጡ ስምንተኛ የተባለው የአላህ ወዳጅና የሙእሚኖቹ ደጋፊና ተባባሪ የነበረው እንስሳ ሆነ ማለት ነው። እና እነዚህ ሰዎች እንግዲህ በዚህ መልክ ለአላህ ብለው ቆርጠው በመውጣታቸው የዚህ አይነት ውጤትና ዲን አዘገቡ። ለወደፊት ለሚመጡት የዲን ታጋዎች ሁሉ ኮከብና አርአያ ምሳሌ የሆኑ ማለት ነው። እነሱ ቀርተው ውሻቸው እንኳ ለዛ ለእምነቱ ለአላህ ለወደዳቸው ሰዎች ምን ያህል ድጋፍ እንደሰጠ በጣም አስገራሚ የሆነ ታሪክ ዘገበ ማለት ነው። እና እዚህ ላይ እንግዲህ አህል ኪታቦቹ ነቢያችን አለይሂ ሰላቱ ወሰላም ይህንን ታሪክ ከመነገራቸው በፊት እያነሱ ይጠይቋቸው ነበረ ማለት ነው። እና ከመጣም በኋላ ደግሞ ማብራሪያ ተጨማሪ ማብራሪያ እያሉ ያዋክቧቸው ነበረ ለማስታሳት ማለት ነው። አንድ ጊዜ ስለ አለል ከፍ እኔ አውቃለሁ ብለሃል አሉ። እስቲ ንገረን ብለው በሚጠይቋቸው ጊዜ ነገን ቶሎ በማለት ቀጠሮ ሰጥቷቸው ይባላል። እና ያ ነገ የሚለውን ነገር እንግዲህ እስከ ዛሬ አንድ የሚያስቸግራቸው ነገር ሲያጋጥማቸው ያወህ ይመጣል ብለው ቀጠሮ ይሰጣሉ። በዛ መሰረት ይመጣላቸዋል። እንደዛ ይመጣልኛል ብለው በአላህ ላይ ተስፋ በመጣል ነገን ቶሎ በማለት ግን ኢንሻአላህ ማለት ነበረባቸው። እሷን ረስተው ዝም ብለው ቀጠሮ ይሰጣሉ። በነጋታው ሲመጡ አሁንም ነገ እያሉ ቀጠሮ ማራዘን ጀመሩ። ይህ ጊዜ ይኸው እንዲህ እያለ አጣለው እያለ ሲጠይቁት ቀጠሮ እየቻረ እያሉ ስማቸውን ማጥፋት ጀመሩ። ለመጨረሻ የተወሰኑ ቀናቶችን ካቆየባቸው በኋላ መልሱን አመጣላቸው አላህ ሱብሓነሁ ወተዓላ። ግን ለምን እስካሁን እንደቆየ ምክንያቱንም ጭምር እዚሁ ታሪኩ መሀል ተጻልቃ አግኝቶ ሊጠቁምላቸው ነው ማለት ነው። ወላ ተቁለነ ሊሸይኢን ኢኒ ፋዒሉን ዛሊከ ገዳ፣ አንድ ነገር በምትጠየቅበት ጊዜ እኔ ይህን ነገር ነገ እሰራላችኋለሁ የሚል ቀጠሮ መስጠትና መናገር የለብህም ማለት ነው። ኢላ አንሻ አላህ፣ አላህ ፍቃዱ ከሆነ የሚለውን ቃል ሳልጨመርክ በስተቀር አንድ ነገር ቀጠሮ ስትሰጥ አላህ ቢሻ ነገ ወይም ከነገ ወዳ ሳምንት እንሻ አላህ እንዲህ እላለሁ እንዲህ አረጋለሁ ማለት አለብህ። ግን አንተው ራስህ ዝም ብለህ የምትፈጽመው ነገር አስመስለህ እኔ የምሰራውን ነገር አላህ ቢሻ ያለውን ቃል ሳትጨምር ቀጠሮ መስጠት እኮ አግባብ አልነበረም ማለት ነው። ወድኩር ረበከ ኢዛ ነሲ፣ እና በምትዘነጋ ጊዜ ጌታህን አስታውስ። እንግዲህ ሰው ሲባል መቼም አንዳንድ ጊዜ መዘንጋትም መሳሳትም ያለ ነገር ነው። አትሳሳት ጥርስን ማለት አይደለም፣ ግን መዘንጋት በሚያጋጥመ ጊዜ ዝንጋቴን ማራገን የለብህም። ወዳአሁኑ ያን ነገር ለማስታወስ መሞከር አለብህ። ልክ ትዝ ባለ ሰዓት ኢንሻአላህ ማለት አለብህ። መጀመሪያ እንኳ ስትናገር ኢንሻአላህ የሚለውን ቃል ብትዘነጋው ትንሽ ቆየት ብለህ እንኳን ኢንሻአላህ ሳትችል ቀጠሮ መስጠትህን ታወቅ ትዝ ባለብህ ሰዓት ወዳአሁኑ ኢንሻአላህ የሚለውን ጨምርበት ይላል። ይህን ብታረግ ኑሮ ይህ አይነት ችግር አያጋጥምም ነበርና ለወደፊትም አላህ ቢሻ የሚለውን ቃል ሳትጀምር ሳትጨምር አንድ ነገር መናገርና መቅጠር አይኖርብህም። ወቁራታ የዲየኒ ረቢ ሊአቅረበ ሚን ሀዳ ረሸዳ፣ ለማንኛውም ደግሞ እናንተ ለምትሰጡ ተስፋ አላህ ስብሓነሁ ወተዓላ ከዛ የበለጠ አቅራቢያና አቋራጭ የሆነ መንገድ ሊመራኝና ሊጠቁመኝ ይችል ይሆናል ምናልባት በላቸው። ማለትም ይህንን መልስ ብትሰጠ ኑሮ በወቅቱ እናምንልህ ነበረ ብሏቸው ነበር፣ አውቀው ለማጎምጀት ማለት ነው። ይችን መልስ እንዳው እንደ ጠየቅነው የሚያረካ ትክክለኛ መልስ ካመጣ ነገ በቀጠሮ መሰረት እኛም እንቀበልሃለን እና እናምንልሃለን በማለት ጉጉት አሳድረውባቸው ነበረ። ያን ነገር ግን በቀጠሯቸው መሰረት መልስ ባለመስጠታቸው እነዚህ ሰው ሊያምኑ የነበሩትን በእኔ ድክመት እንደዚህ ተደናቀፈ በማለት አዝነውና በጣም ተጸጽተው ስለነበረ እነሱን ለማሳመን ካስፈለገ አላህ ስብሓነሁ ወተዓላ ከዚህ የበለጠ አቅራቢያና አቋራጭ መንገድ ሊጠቁምህ የሚችል መሆኑን ተስፋ አድርግ። እነሱ ውሸታቸውን ነው እንጂ ለዚህ አይደለም ሳያምኑ የቀሩት። ግን አላህ እንዲያምኑ ከፈለገ በሌላ በአቋራጭ መንገድ እንዲያምኑ ያደርጋቸዋል በማለት አስተካከለላቸው ማለት ነው። ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم ما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا إن أعلمون النبي أسوشي بزاب وأسوش من يالك ذي قوي سو نفر يميلو تياك إساهم ما تملك منا أهم سلزاهم يتعمل في سيطة لما لكنا ወለዲቱ ፍታቲየ መንጃ ቆራጥ የሆኑ ወጣቶች በዛ በዋሻቸው ውስጥ የቆዩት 300 ሲሊን 300 አመታት ነው። ወዛዱ ፍታ እንዳውም 9 አመት ተምረውበታል ይላል። 309 አመት በአላህ Subhanahu Wa Ta'ala ተበቃና እንክብካቤ ምንም አይነት ጉዳትና ጥፋት ሳይደርስባቸው በዛ በዋሻው ውስጥ ይኖሩና ያሳልፉ ይችላል ነው። እና ይሄ 309 አመት የሚባለው በፀሐይ በሚቆጠርበት ጊዜ ነው ይባላል። በጨረቃ በሚቆጠርበት ጊዜ ልክ 300 አመት ብቻ ነው። እና ይሄን ያልቆዩ ወሊላሁ አለሙ ቢማለዲቱ እና በዛ በዋሻ ውስጥ ምን ያህል እንደቆዩና እንደዘገዩ በትክክል የሚያውቀው አላህ ነውና ሌሎቹ እንግዲህ ከዚህ በታይም ከበላይም የሚሉ ካሉ ስህተተኞች ናቸው። ለው ረይቡ ሰማዋት ወልአርድ አላህ Subhanahu Wa Ta'ala እንኳን ስለነዚህ ሰዎች እዛ ቦታ የቆዩትን መጠን ማወቅ ብቻ ሳይሆን በሰማያትና በምድር ውስጥ የራቁና የተደበቁ የሆኑትን ሁሉ ምስጢር አዋቂ ነውና እሱ በዚህ መልክ ነው የሚያረጋግጠው ማለት ነው። አብስር ቢሂ ወአስሚዕ እና አላህ Subhanahu Wa Ta'ala ከተመልካች ሁሉ ምን በጣም የበለጠ ተመልካች ሆነ ወአስሚዕ ደግሞ ከአዳማጭም ሁሉ የበለጠ ሰሚና አዳማጭ ነው ይላል። እና ይሄ የማጃነኛ ቃል ነው። ማ አስማሁ ወማ አብሰረሁ እንደማለት ነው። አላህ Subhanahu Wa Ta'ala ከማንም የበለጠ በጣም የሚደነቅ የሆነ ተመልካች ከማንም የበለጠ ደግሞ ሰሚና አዳማጭ ነውና ሁኔታውን በሚገባ ያውቀዋል ማለት ነው። ማለሁም እንዱንህ ምን ወልይም እና ለፍጡሮች ከአላህ ሌላ ምንም አይነት ጌታና አምላክ የላቸውም። ወላ ሽሪኩ ፊ ሁክሚሂ አሃዳ በፍርድና በውሳኔው ደግሞ ማንንም አያጋራም። አላህ Subhanahu Wa Ta'ala አንድ ነገር ተወሰነ የሱን ውሳኔ የሚደግፍና የሚያጠናክር የግራ የወንበር ወይም የቀኝ ወንበር የሚባል አጋርና ጓደኛ የለውም ማለት ነው። ወይም ደግሞ እሱ ከወሰነ በኋላ በይግባኝ የሚሰማና የሚሽርም የለምና እሱ ይሆናል ብሎ የወሰነው ነገር ሁልጊዜም ጠድቆና ጠንቶ ይኖራልና በዚህ መልክ አላህ Subhanahu Wa Ta'ala አውቃችሁ እንድትገዙትና እንድትፈሩት ይገባል በላቸው ነው። وَاتْلُ مَا أُوحِيَ إِلَيْكَ مِنْ كِتَابِ رَبِّكَ لَا مُبَدِّلَ لِكَلِمَاتِهِ وَلَنْ تَجِدَ مِنْ دُونِهِ مُلْتَحَدًا وَاصْبِرْ نَفْسَكَ مَعَ الَّذِينَ يَدْعُونَ رَبَّهُمْ بِالْغَدَاةِ وَالْعَشِيِّ يُرِيدُونَ وَجْهَهُ وَلَا تَعْدُ عَيْنَاكَ عَنْهُمْ تُرِيدُ زِينَةَ الْحَيَاةِ الدُّنْيَا وَلَا تُطِعْ مَنْ أَغْفَلْنَا قَلْبَهُ عَنْ ذِكْرِنَا وَاتَّبَعَ هَوَاهُ وَكَانَ أَمْرُهُ فُرُطًا وَاتْلُ مَا أُوحِيَ إِلَيْكَ مِنْ كِتَابِ رَبِّكَ كَجَتَا كِتَابِ يَتَوَرَّدِلِّهِنَّا وَدَانْتَ إِتَلَاكَوْنِ مَمَّرِيَا عَمْدَ بِاللَّهِ إِلَى يَا مُبَجِّلَ لِكَرِمَاتِهِ يَا اللَّهُ اسْتَانِكَ عَلَى تَجِّمِنْ مِكَيِّرِنَّا يَنْيَا الزَّبَّى مَعَنْ مِنْيَلِّمْ وَلَنْ تَجِدَ مِنْ دُونِهِ مُلْتَحَدَا ማለት ምንድነው? እንግዲህ አላህ Subhanahu Wa Ta'ala በነብዩ ዘንድ ያወረደውን መመሪያ ሰሃቢዎች ይቃወሙትም አንድ ጊዜ ገፍቶ የመጣ ነገር ስለሆነ ማንንም ቢሽረውና ሊቀይረው የማይችል መሆኑን ያረጋግጥላቸዋል ማለት ነው። እና ይሄንን ደግሞ መለኮታዊ መመሪያ የካደና የተጻረረ አላህ Subhanahu Wa Ta'ala ቅጣት በሚያመጣበት ጊዜ ከሱ ቅጣት የሚያመልጥበትና የሚደበቅበት ጉሬ የሌለ መሆኑን ገባበት ይገባ እንደማይለቀውም ያረጋግጣል ማለት ነው። ወስር ነፍሰከ ነፍሰን አታጅግራቸው አልበመከተል ደግሞ ነብዩ ማአለዚነ የድዑና ረብሁም ቢልገዳት ወልዓሺ በጧት በማልዳ ሰዓትና በምሽት ሰዓት ጌታቸውን የሚጸልዩና የሚገዙ ከሆኑት ሙእሚኖች ጋራ አንተ ራስህን አስታግስ ዩሪዱነ ወጅሃሁ እና እነዚህ ሙእሚኖች ጧት ማታ ያለማሰልቸትና ያለማቋረጥ ጌታቸውን የሚገዙና የሚጸልዩት የአላህን ጌታ ሽተው እንጂ ጥላቶቻቸው እንደሚሉት ለኑሯቸው ወይም ለግላዊ ጥቅማቸው ብለው አይደለም። ወላ ተዱ አይናከ አንሁም አይኖች ከነሱ አልፎ ትርጉ ብለህ ወደ ሌላ ቦታ አሻግረህ እንዳትመለከት እንኳን በአካል መለየትና ማሰናበት ይቅርና አይንህ እንኳ ከነሱ ተነስቶ ወደ ሌላ እንዳያስተውል ይላል። ውሪዱ ዚነት ልሀያት ዱኒያ ቅርቢቱን ህይወት የምትሻ ሁነት በጊዜው ያጡትን ዘመናዊ ባለስልጣናቶች እና ከበርቴዎች አሻግረህ እንዳታይ ምስኪኖችን ትበያና ነቀ ወላ ቱጢዕ መን አግፈልና ቀልበሁ አንድ ክሪና እኛን ከማስታወስ እና በፍቃዳችን ከመገሰጥ ልቦናው የደነዘዘና የዘነጋ የሆነውን ጥጋበኛና ትዕቢተኛ ሰው በሚያቀርብልህ ሀሳብ አትስማማና አትታዘዝለት። እና ይህ ሰውዬ ዑየይና ብኑ ሂስም ይባል ነበረ። የጎሳ መሪ ነው እና የዚህ የቁረይሽ ተወላጅ ነኝ ባይ ነበረ። ከበርቴና በጣም ጥጋበኛ ሰው ነበር። መጣ ነቢያችን ጋር ዐለይሂ ሰላቱ ወሰላም። በሚመጣበት ጊዜ ሰሃቦች በዛ ጊዜ ያመኑላቸው በጣም ጥቂቶች ናቸው። አብዛኛዎቹ ደግሞ መሳኪኖች ነበሩ። ከነዛ መካከል ሰልማን አልፋሪሲ የተባሉት ሰሃቢ ይገኙባቸዋል ይባላል። እና እሳቸው ምንም ገንዘብ ስለሌላቸው አዲስ ነጻነት አግኝተው ነው እና በአጌታቸው ነጻ አውጥቷቸው የሚለብሱ ስለሌላቸው አንዲት ሱፍ ማለትም ከማቅ የተሰራች የሚያጣፋት ነገር ነበር። ያቺ የትም ቀንም ሲለብሷት ላባቸው ከላዋ እየተንጠፈጠፈባት ሽታዋ ተቀይራ ነበረ። እሷ ስትሸተው ጊዜ ይሄ ሳፍር ሰውዬ አፍንጫውን ያዘና እንዳው እነዚህ ቅማላሞችና የበሰበሱ ሰዎች ባጠገብ ሲቀመጡ እንዴት ትችለዋለህ አንተ አላቸው ነብዩ። እና አማይ ዲከሪሁ ሀውላ የእነዚህ ሰዎች ሽታ አያስቀይምህም? እኔ እኮ መቀመጥ አልቻልኩም በማለት ተቁነጠነጠ ይባላል። ወናህኑ ሳዳት ሙጀር አለቀጥል እኛ የሙጀር መሪዎች ነን። ወአሽራፏ የአገሪቱ ባላባቶች ነን። እና እና አስለምና ይስሊምናት እኛ ብንሰልምልህ እኮ ህዝቡ በሙሉ እኛ ተከትሎ ይሰልምልህ ነበረ። ወማ ምነዑና ምን ስባይከ ኢላ ሀኡላ አንተን ለመቀበል እና ለመከተል ደግሞ የሚከለክለን ነገር ቢኖር እንዲህ አይነት ስ አጠማማቸው ስላያት ነው። እነዚህ ዝንባሞች ጋር መተን እንተራመት እንዲባስህ አላቸው። አንተ የሰው ክብር አታት እነዚህን ወደ አዘወር ብታደርጋቸው ብታሰናብታቸው እኛ እናምንልህ ነበረ። እኛ ከገባን ደግሞ ህዝቡ በሙሉ ሆ ብሎ ይገባልህ ነበረ። ታዲያ አንተ እንዲህ ያሰደደ ምስኪንና ቁሻሻ ሰው ነው በማለት እነዛን ሰሃቦች ሞራላቸውን በሚነሳ መልኩ ወረፋቸው ማለት ነው። እና ብታባረራቸው ጥሩ ነው፣ በእነሱ ፈንታ እኛ እንገባልሃለን አሽራፉል ቀውም። ይህ ካልሆነ ደግሞ አለና ሁለተኛው አማራጭ እኛ በምንመጣበት ጊዜ እዚህ አካባቢ ዝር ማለት የለባቸውም ማለት ነው። ወደ አብራቸው ከፈለክ የነሱ ፍቅር ከያዘ እኛ ስንሄድልህ የብቻቸው ቀጠሮ ይዘህ እነሱ ጋር መነጋገር ትችላለህ በሚላቸው ጊዜ ሁለቱንም ለማግኘት ሲሉ ነቢያችን አለይሂ ሰላቱ ወሰላም ይሄ ሁለተኛውን ሀሳብ ትንሽ ዝንባሌ የሰጡት ማለት ነው። እውነትም እኔ የተላኩት ለሁሉም ሰው ነው። ታዲያ እነዚህ ሰዎች እያሉ መምጣት ከብሏቸው ከሆነ የማይመጡት የእነዚያን እድል ላለመዝጋት እነዚህን የተወሰነ ጊዜ ላድርግላቸውና መሳኪኖቹን በተወሰነ ጊዜ አስተምሪያቸው አሰናብታቸዋለሁ፣ በተረፈው ጊዜ ደግሞ ለእነዛኞቹ እድል ከፍታለሁ ብለው ይህን ሲያብሰለስሉ በልባቸው የተንኮል ጥያቄ መሆኑን ስለሚያውቅ አላህ ወላ ቱጢዕ መን አግፈልና ቀልበሁ አን ዚክሪና ይህ ሰውዬ ውሸቱን ነው አንተን ለማሳሳትና ከተከታዮች ጋር ለማጣላት ነው እንጂ ብታባረራቸው ሊያምንና ሊገባልህ እንዳልሆነ ወቅና እሱ የሚልህን ነገር እንዳትሰማና እንዳትቀበል በማለት ጥሩ ጠባቂ ስላላቸው ወደ አሁኑ አስጠነቀቃቸው ሳይሳሳቱ ማለት ነው። እና ወሰባ አዋሁ የእኛን ከማስታወስና በፍቃዳችን ወይም በዋህይ ከመመራት የዘነጃ የሆነውን ሰውዬ አትቀበለው የሚያቀርብልን አቻል። ወሰባ አዋህ እንደገና የግል ስሜቱንና ዝንባሌውን የሚከተል የሆነ በአላህ ፍቃድ መመራት ሲገባው የሰው ልጅ እኩል ነው ባለው፣ እሱ ግን ራሱን ከፍ አድርጎ በማጋነን ሌሎችን በማቋሸሽና በመናቅ እነዚህን አባርና እኛን እንጣለህ የሚለው የእሱን ማንነት ለመግለጽ መሞከሩ ነው። ወካና አምሩሁ ፍሩጣ ነገሩ ሁሉ በሙሉ ዋጋ ቢስና ፍሬ ቢስ የሆነውን ሰውዬ የሚልህን ነገር እንዳትቀበለውና እንዳትስማማለት በማለት ነቢዩን አስጠነቀቃቸው። ወደ አሁኑ ስም ትተው ትሄዱና ከመሳኪኖቹ መካከል ቁጭ አሉ ይባላል። وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابه ويلبسون ثيابا خضرا من سندس واستبرق متكئين فيها على الارائك نعم الثواب وحسنت مرتفقا. وقل الحق من ربكم يهونت كجتاش بكل نوجفت ويمتاه بلا الشهر لك እንዲህ ቁርአንን እሳቸው ራሳቸው እንደሚፈጥሩትና እንደሚያጠናክሩት ያስቡና ያምታቱ ስለነበረ እኔ የማመጣው ነገር አይደለም ወይም ደግሞ ከተለያዩ ከፍጡሮች የሚቀሰም ነገር ሳይሆን በቀጥታ የሁላችሁም ኻሊቅና ራዚቅ ከሆነው ከአላህ የተላከና የመጣ መመሪያ ነው ባላቸው ይላል። ታማንሻ ፈሪኡን ይሄንን ካወቀ በኋላ የፈለገ ሰው ይመንና ይቀበለው ወመንሻ ፈሊቱር የፈለገም ደግሞ ይካደው ያው በከደቱ የሚፈጠረውን መዘዝ ይችላል ይካለ መካድ ይችላል ማለት ነው። መጀመሪያ ምንጩ አላህ መሆኑን አረጋግጥላችኋለሁ ይሄን ካወቃችሁ በኋላ ግን መካድና ማመን የራሳችሁ ምርጫ ነው ባላችሁ ማለት ነው። እና አተግና ለዛሊሚን እና ይሄን ያላህን መመሪያ አንቀበልምና አንከተልም ለምን ግፈኞችና በደለኞች ለሆኑት ወገኖች እኛ አዘጋጅተንላችኋል ናረን ልዩ የሆነ እሳትን አሃጦ ቢሁን ፍራዲቋ አጥሯ ዙሪያውን የከበባት ይሆነ ነው። ጀሃነም ሳት እንግዲህ ወዳው ዲተሯሩጣው እንዳመጡ በዙሪያውን በጥብቅ የታጠረ ነው ማለት ነው። አረ መፈናፈኛ የሌለው ነው እሱ ራሱ ጉርጓት ቦታ ነው አጥጥ ነው ዙሪያውን እንግዲህ ከብረት የተነከረ የሆነ ግድግዳና እጥር አጥቆታል ከቦታል ምንም ወዴትም ቦታ ሩጦ ማምለጥ አይቻልም ማለት ነው። ወኢን የሰሪቱ ይጋቱ ቢማኢን ከልሙህሊ የሽሪቱ እና እዛ ጀሃነም ውስጥ ከተጣሉ በኋላ እነዚህ ዛሊሞች እርዳታ ቢጠይቁ አቤቱታ ቢያቀርቡና ቢወተውቱ ምንም የሚደርስላቸውና የሚረዳቸው መልካም ነገር አይኖርም። ምናልባት እርዳታ በጠየቁበት ጊዜ የሚሰጣቸው ነገር ቢኖር እርዳታ የፈላ ውሃ ነው። በዛ በታድጓዱ እንደተሞሉ እንደገና አይሰሉ የፈላ ውሃ በላያቸው ላይ ይደፋባቸዋል። እና ይሄ ውሃ ከልሞሊ ከዱብ ይዘይ የዘይት ጥማቂ አተላይ መስላል ማለት ነው። እንግዲህ በጣም ከሚያጣጥሩ ፈሳሾች ሁሉ ከባድ የሚያጣጥር ማለት ዘይት ነው። እና ያ የዘይት አተላ ደግሞ የባሰ ነው። ውሃው የሆነ እንደሆነ ወዳውኑ ይህ ተጣጥሎ ያበቃል። ዘይቱ ግን ላው ላይ ተለጥፎ የተንቀጠቀጠ አተላ በሚሆንበት ጊዜ ትዳ የሚያስጨርስ ነው ማለት ነው። እና የዘይት ጥማቂ የመሰለ በጣም አይፈሉ የፈላ ውሃ በላያቸው ላይ ይጨመርባቸዋል። የጉር ውጁ እና ያ የዘይት ማቂ የመሰለው ውሃ ፊታቸውን ይገሸልጠዋል። ማለትም ገና ሲያርፍበት የኃይሉ ብዛት የዚህ የጭንቅላቱና የፊቱ ቆዳ ተጠቅሎ እንደ ኳስ በሮ ይሄዳል ይባላል። የተሸራቡ እና ለነዚህ ግፈኞች የተዘጋጀላቸው መጠጥ ምንኛ የከፋ ሆነ። ወታ አትሙር ተፈቃ ለነሱ መገልገያና መጠቀኛ የተዘጋጀችውም ቦታ ጀሃነም ምንኛ ከንቱና መጥፎ እርጉም ቦታ ሆነችላቸው በማለት ያወግዛታል ማለት ነው። እና እንግዲህ እንዲህ አይነት ቦታ የሚያስከትልባቸው መሆኑን ካወቁ በኋላ ቢሆንም ክደዋለሁ የሚል ሰው ካለ መታድ ይቻላል ማለት ነው። እነለዚህና አመኑ እንግዲህ የካህዲዎቹና የበደለኞቹ ውጤት ይህንን ሲመስል፣ በአንጻሩ ደግሞ እነዚያ ያመኑ የሆኑት ቁርአን የአላህ ቃል መሆኑን አውቀው ተቀብለው ለህይወት መመሪያ ለማድረግ ፍቃደኛ የሆኑት وعامل الصالحات إنا بجيب عمنوا بس ممر عمى سرسل ملكامن هبلي ينسارود إنا لا نضيع عجر من أحسن عملا ملكامن سايد من الجاي كروم إنا يبقوا أدراجي والسن ورطا يمنا تفا أيدلن مننا بلا الشويلة أولئك إنا انجاين تسوى عمان يسنا بقوا أدراجي والسن لهم جنات وعجمين لن نسو زلال معوية ونسمن وريع جنات